إذا رجت الأرض رجا وبست الجبال بسا فكانت هباء أزواجا ثلاثة أصحاب الميمنة ما أصحاب الميمنة أصحاب المشأمة والسابقون السابقون ሌሎቻችሁ የሰማችን ከሆነ አንዳንድ ስጡኝ። እሺ፣ ዛሬ የምንማረው ምዕራፍ ሱረቱል ዋቂዓ በመባል የሚታወቅ ምዕራፍ ነው። ሱረቱል ዋቂዓ መካዊ ምዕራፍ ናቸው ተብለው ስያሜያቸው መክያ የሚል ስያሜ ተሰጥቷል። ምዕራፎች አንዷ ነች። ዘጠና ስድስት አንቀጾችን አያቶችን በውስጧ አካታ የያዘች ምዕራፍ ነች። ሱረቱል ዋቂዓ አብዛኛው የምታነጣጥረው አላ አሕዋል የውም ልቅያማ ወማ የኩኑ በይን የደይ ሳዓ ምን አህዋል በቂያማ ቀን ዙሪያ በቂያማ ቀን ጉዳዩ ላይ ሰፊ ትኩረት ሰጥታ ትምህርት የምትለግሰው ምዕራፍ ቂያማ ከመቆሙ ፊት የሚከሰቷል። ደግሞ ቂያማ የሚቆምበት ሰዓት ሁለት እንደሚከፈል ነው። አስሓቡል የሚን የሚባሉ የቀኝ ጓዶች አሉ። አስሓቡ ሽማል የሚባሉ የግራ ጓዶች ወይም ወደ ጀሀነም ይወርዳሉ ተብሎ ፍርድ የሚሰጣቸው አካሎች በስተግራ ይሰለፋሉ። ሌላኛውና ደግሞ ከሁለቱም እጅግ የተሻለ ምርጥ እድል ያላቸው አሳቢቁን ቀዳሚዎች የሚል ስያሜ የተሰጣቸው አካሎች ለብቻቸው ይሆናሉ። በእነዚህ ሶስት ግሩፖች ተከፍለው የሰው ልጆች አርዱል ማሕሸር ላይ እንደሚሰበሰቡ ሱረቱ ዋቂዓ የተወሰነ ሀሳብ ሰጥናለች። እና ስለ እነዚህ ሶስት ግሩፖች ታነሳና እያንዳንዱ ግሩፕ በስተ መጨረሻ መመለሻው መኖሪያው የት ነው የሚለውን እግረ መንገዷን ታነሳለች። ወማ አዕደሁ ላሁ ተዓላ ለሁም ምን ልጀዛኢ ልዓድል የውም ዲን በዛ በሕትመራለን እያንዳንዳኝና ፍትሐዊ ሆነ ምንዳቸውን እንደሚያገኙ ሱረቱ ወቂዓ ትነግራለች። ዓላ ውጁድላሂ ወሕዳንየትህ ወከማ ቀደረትሁ ፊ በዲዒ ኸልቅህ ወሱንዕህ ፊ ኸልቅ ልኢንሳን። አላህ ብቸኛና ሀያል አምላክ ነው ብላ እንደምታስተምረን ሁሉ አስሓቡል የሚኖች መጨረሻቸው የት ነው? አስሓብ الشمال يقرا بيت مترشا تشيت نو سابقون مليلاتش عطاروت مترشا يتر من مليلاتش مرون مقرم من بلد انتعنا سالي بتلقي دقلو الله جل وعلا قدراو شلوتاو يتموال لأملاك مهنون بمي فطرو فطرة تاتناي بمي سراوش سراوش شلاي الجيج يتموال لأبكاتنا هاي لألو أملاك مهنون تنقرنا لي نمساري في خلق الإنسان يوم يسوف سبنا أستجاري يسوي لك البيت بقلال الله جل وعلا كفتو التبتة عند فترة نالي وإخراج النبات وإنزال الماء إيه درق كهولو ያበቅላል ተብሎ ከማይታሰበው የመሬት ክፍል ላይ አላሁ ጀለ ወዓላ ቡቃያ እንዴት እንደሚያበቅል የሰው ልጆች እኮ ዛሬ የትኛው ቴክኖሎጂ ሂደት እነሱ የሚኖሩን ነገር ህይወት ሰጥቶ ማብቀል እስከዛሬ አልጀመሩም። አልቻሉም፣ አይሞክሩትም ጭምር። ብዙ ነገር አበቦችን ይፈጥራሉ፣ ዛፎችን ከቅጠላቅጠል ምናምን ይገነቡትም እንጂ እንዲበቅል ማድረግ እስከዛሬ አልተቻለም። ይህም የአላህ ብቸኛ ችሎታ ማያቅ መሆኑ እናያለን። ወእንዛሉ ነ እንደዚህም ዝናብ የመረዱት ነው። ፕሊስ ያ ጀማ እጃችሁን ከማይክ ላይ አንሱ፣ ከፒሲ ላይ አንሱት። ኦኬ፣ ሁለት ሰው ዘለለ እና እባካችሁ እጃችሁን ከፒሲ ላይ አንሱት እና ቁጭ ብላችሁ አዳምጡ። ማይክ ፍሪ ታዝ ሰላም አለይኩም። وأنه تنزيل رب العالمين في علامات الجيتا في الله سبحانه وتعالى قالنا كسزن من بردن بزيش مقرأ وست أبرن يالد ملعو كقامات انبار بتهازة وما يلقاه الإنسان عند احتضار من شدائد وأهوال وسيمج والآخر على مهود زبد جتبع إيانا وين دقمو سكرات الموت متى بسفر ربك جزيل متى بسفر ربك جزيل يمي أساي عندان أسدن جاتنا كباب بار كستكوت مكتبون أشهدتم ليرة لم تشبه فاقة أبدا لا السمان بيّلنتي سورة الواقع عن رب بشر بهمة عين كامرة المشاس الله أخرجه الحافظ أبو يعلى وابن عساكر في تفسير ابن كثير جزء أرات سعد فلت مكيف سمان أنبلا وجمع الحديث ترفعت الله تمارثنا بلو عبد الله بن مسؤول زد بيوتا المبارو ميرال مرض عبد الله مرضه الذي توفي فيه عبد الله بن عباس كان مغايرا بلا مرتنا ما يمتبت بشتان يبارل فعاد عثمان بن عفان فقال ما تشتكي عثمان لأيك أفر من عبد الله من علي من دل إما أمي عبد الله سنة قال ذنوبي إما أمي مما ينجرين علي قال فما تشتهي ترى من تفلق الله علي قال رحمة ربي وجيت يا نزلة تفلق علي قال ألا أمر لك بطبيب إنه إثنائي دكتور إنه متعب عزم إن شاء الله دكتور إنه تعلم بلو قال أنا أمر لك بعطاء عندما مدر من سطفه من أزم من دياله قال عبد الله المسلم لا حاجة لي فيه ففطر المطالب من سطوتها በፍጹም አሁን አልፈልገው ምንም ጉዳይ ልሆን ከሱ ጋር አለ። ሁሉም ጊዜ ዑስማን ምን አለው? ቃል የኩሉ በናቲከ ምን ባዕድክ፣ አንተ ካለፍክ በኋላ ለልጆች ከሴት ልጆች እኮ ይሆናል አለው። ቃል አተክሻ አላ በናት ልፋቅር፣ እንዴ ልጆቼ ድሃ ይሆናሉ ብሎ ትፈራለህ? እንዲ አለ አብዱላህ መስዑድ። እኒ አመርቱ በናቲ የቅራእነ ኩለ ሌለትን ሱረት ልዋቂዓ፣ እኔ እኮ ልጆችን ሁሉ ሱረት ልዋቂዓን እንዲያነቡ አዝዣቸዋለሁ። ወእኒ ሰሚዕቱ ረሱለላህ ሳሰለም ይቁል እኔ አላህ መላክት መን ቀራ ሱረት ልዋቅ ለቱልዋቅ መልክ መልክ ያነበበ ሰው ድህነት በፍጹም አይነካም ሲሉ ሰምቻለሁ። ይህም የሱረቱን ዋቃ ፈዱላን ተረድተን ማታ ማታ ሱረቱን ዋቃ ማንበብ አሰራለው ሀዲስ መጥቶበታል፣ ለመጠቀም እንሞክር። ይህም ያህል መግቢያ ካልኩኝ ወደ ሱረቱል ፋቲሐ ገባለው። ዝናብ እየዘነበ ስለሆነ ኔትወርኩን እንዳስቸግረን። بسم الله الرحمن الرحيم إذا وقعت الواقعة تكسرت شتواب وتكسرت تبزيل إلى الله إذا وقعت ودكت وتكسرت تبزيل الواقعة تكسرت شتواب وانت واقعة ما بهنت تبزيل إذا قامت القوامة التي لا بد من وقوعها كمكست قوتل الله في كاما بتكسفت بزي وحدثت الداهية الطامة التي ينخلع لها قلب الإنسان يسويج لب ولك من الله بتقام أسفر من الناس بنداج فهل كاما بتكسفت بزي كان من الأهوال ما لا يشفه الخيال الزاسة الطابعة وجه أعمل لجمته لما يشلو كبار كستفي كستان. إمام البيضاء وميلالي ويجي مقراف واقعا كبيرا تتقرات شلالو بتحقيقي وقوعها مكستوا مهلو يما يكرسلونا الله جل وعلا كقاما كان سموت كقاما كان ملكتك مقراش مكاكل تكساتيتوا بلو غاميتوا بلو ارتواتا لنا. عبد الله بن عباس من الله يسمى شنارب عبد الله بن عباس من الله الواقعة اسم من أسماء القيامة واقعة مالك القيامة كان سموش مكاكل عندنا لنا عندنا لمثالي القيامة كالصاخة والأزفة والطامة وهذه الأشياء تقتني علم شأنها قيامة والآن كبار سلونة الله بتلعي من الفطر طواتي بل فاتش ألواء إذا وقعت الواقعة سمي تكساشت وقيامة بتكسست بزي سمي من ملك تجاسر الله في المؤات بكى አይቀርም ቂያማ እኮ ተከስተታለች ይያልና እና ይቺ ከባድ ቂያማ ለተከስተች ጊዜ ላይ ለይሰል በተከስተ ጊዜ ምን ይሆናል? ግዴሎ መልሱን በኋላ ነው ያለው። ግን ምን ይሆናል ካላችሁ የኩን ምን አህዋል ማላ ይሽፈው አልኸያል ማለት በሰውዮች አእምሮ በፍጹም ያስበውና ሊገምተው የማይችለው ከባድ ክስተት ይከሰታል። ليس لوقعتها ليس يلات مالك لوقعتها كما لمكستها ليس لوقعتها كاذبة كما لمكستها منما نتشد الله لا يكون عند وقوعها نفس كاذبة تكذب بوقوعها كحال المكذبين الزوء كاذبة أسترى ببالنا قرأت يلم بزنبلي كما سكست كما سيكون ዛሬ ቂያማ ይቆማል ቂያማ ቀናለ ሲባል ወቀላሉ ሰዎች ለማስተባበር ይወክራሉ ይታገላሉ አይደል? ያን ጊዜ ግን لوقعت الواقعة كان لقوم بزي ليس يلم لوقعتها لنكستها كاذبة الناس ربنا الناس واش أكل بفتش ما ينور ممكن يتم بتج أباز كاما سلم الكسات مالك لأن كل نفس تؤمن حينئذ لأنها ترى العذاب عياما لمن بالنور والزام بذلك آمان الناس عبر سوء أي كسة المبالغ السنوى كلك آما تكسفة بأين أتشوك أبطتع سلم مالك ليس يلم لوقعتها لما كستها كاما لما هو كاذبة الناس عبر الأكل بمن الملكو زال كستها يتشل لك زاري بك اللي عليه فطران عند الناس عبر نوت عند الناس عبر مالك خافضة ويتشك أنا زكة تابر قالج رافعة كف تابر قالج هي خافضة لأقوام رافعة لآخرين اتشك أنا متبالو كباد إليه ست كسب وتوسل هزوتش قل قل تاوار باتشوالج تتلاتشوالج كباتشوال همي أندي النكا تابر قالج النزامنا نشوف أعداء الله في النار والله طلعته ورجعنا مسافة قبته ليواردنا كذا كن من كاس التبر وترفع يا الله في الجنة هذه يا الله مراد جدنا جنة على مستقبته درجة كاتشو كفوله الله جل وعلا يزداد جنة شون تلاك معرة بندها بني بنت قالت حسن البسمي لالو أنا مكسو تعالو يتوسل هزوتشن دنيا لاي أعزائي نبارو دنيا لاي تللك سلطان لاي ببنزغن بسلطانين بهابتن بزرن بزنان بمنم كفتن يمارك نباراتشن سواج زك تابر باتشو اللتش للحسن البصري نبزعو رغمو دنيا لاي زك تنياته بلو በካሞች ተብለው ድሮች ተብለው የሚታሰቡ የነበሩ አካሎችን ደግሞ ቂያማ ቀን ሙእሚን ለመሆናቸው የአላህን ቃል በተግበራቸው ምክንያት ቂያማ ደረጃቸውን ከፍ አድርጋ እዕላ ዒልይን ማለት ነው። ትልልቅ የአላህ ባሮች የሚቀመጡበት የጀነት ዓለም ውስጥ ከታ ደረጃቸው ከፍ እንዲል ታደርጋለች። ስለዚህ ቂያማ ሲከሰት የሚያሳብር አካል የለም ትክክል كذاش عبر دمو قيامة سكسات مكسات براسو الزاكا ولا المسوات مفترة سميتها تصنعها ومفترة نظر الله مفترة نظر من دمو وتوسن هزوات شن قيامة مكساتو سوار بما كبراتشو زكسي وتوسن هزوات درجاتشو كفولو لالتاسبت اللاك جنة ألم مبتاتشو هنا المالك خافضة الرافع مالكين إذا رجت الأرض رأيتك أمامك كسرت مشناه كتب على إذا رجت بتم كتب كتبت بزينه الأرض مدر رجع هاي لنا يهون من كتب بتم كتب كتبت بزينه سويتشن كف بتوصل تزك متعذر كأمامك كسرت إذا رجت الأرض رجع وطربت اضطرابا شديدا مدر كفت لنا يهون مرجف كفان من ما تعطون بتم كتبت بزينه በተንቀጠቀጠች ጊዜ ነው ይከባድ እለት ተከስቶ ሙእሚኖችን አላህ ደረጃቸውን ከፍ አድርጎ ጀነት ሲከታቸው የአላህ ጠላቶችን ደግሞ ደረጃቸውን ዝቅ አድርጎ ወደ ጀሀነም እሳት የሚከታቸው ትርናለች። ዑለማ ተፍሲር ይላሉ ተርጁ ከማ የርጁ ሰብዩ ፊልመህድ ሀታ የልሀድነ ኩለማ ዐለይሃ من بناء وينكسر كل ما فيها من جبال وحصون حصانات الجوت بناتاتشو جربا بناتاتشو انقلبا راي قچ بلاي ييتربغبغون دم يرقصت ليبال ولما اكتفش بلاي اندم يرغبغبغوت كله قاما سيقوم يتوسنوا تايو سيقرت ምድር ልክ እንደዛ ፍርደፈደፈ አለቻ ፍርደፈደፈና ተራራ የተገነባውን ግንብ ግንባታ ሁሉ ትንዷል። ተራራውን ሁሉ ሰነጣጥቃ ሰነጣጥቃ ወጥ እንደሆነ ታደርጓል። ተራራው የተገነባ ብርቱ ቢባል ነገር እስከማይኖር ድረስ ከዘብፋ ሁሉ ነገር ወደ ታደርጓለች። እና እንዲህ በሆነ ጊዜ ይላሉ ዑለማት ተፍሲር ወብሰት ጅባል በተበተነች ጊዜ ተራራ በሳ መበተን ማለት ነው። ፉትተ ተፍቲተን ሐታ ሻረት ከበቂቅ ነፍሱ وهو المبلول بعد ان كان شامخ ተራራ እንደምታዩት ግዙፍ ነው። በቀላሉ ሰው ልጆች ካለበት ቦታ ሊያስወግዱት ፍጹም አይችሉም። ያም ሆኖ ግን ቂያማ ሲከሰት ተራሮች ይበታተናሉ። ተመታተነው ሲያበቁ አታች ከሆነ አመድ ነገር አስቡ። አመድ ነገር በውሃ በወቅቱ እንደፈለጋችሁ የምታሽከረክሩ ልክ እንደዛ ተራሮችም አቅማቸው ናቸው ብትንትን ይላል። ልክ እንደ ዱቄት በሉት ወይም ደግሞ የሆነ አሸዋ ነገር ውሃ ሲፈስበት ሰብሰብ ብሎ አቅማቸው ከወዲያ ወዲህ እንደሚነቃነቀው ተራሮችም ልክ እንደዛ ብትንትናቸው ያ አቅማቸው ናቸው ብትንትናቸውን በትንትናቸው በሚወጡበት ጊዜ ፈካነት ተራራው መበታተንም በተበታተነ ጊዜ አለ ፈካነት ትሆናለች። ሀባአን ትባዋራ ምንበታ የተበተነ ትባዋራ በምትሆንበት ጊዜች ተራራ ማለት ነው። ፈካነት ሀባአን ምንበታ ፈሳረት ጉባረን ሙተፈርቀን ሙተጣይረን ፊል ሀባ አየር ላይ ያ ግዙፉ ተራራ ተበታት ነው። እርጥበት ያለው እዚች ጋር ተጨማሪ ነገር ነው። ተውት እሱም በቃ ወብሰት ጅባሉ ተራሮች በተበታተኑ ጊዜ በሳ መበተኑን በሉት። ፈካነት ትሆናለች የምትበተኑበት በሳ ይች ተራራ ምን ትሆናለች? ሀባአነት ምንበታ የተበታተነ ትባዋራ ትሆናለች። ልክ እታች ከሆነ ንፋስ የሚመጣበት ሰዓት አዋራዎች ከያሉበት ተነስተው ብን ብን ብን እንደሚሉት ሁሉ ወይም ግዙፉ ተራራ የቂያማ ቀን ኃይለኝነት ተጽዕኖ ፈጥሮበት አቅሙን አጥቶ ይበታተናል ማለት ነው። ከለቢ ዩራ ፊ ሸዓኢ ሸምሲ ኢዛ ደኸለ አናፊያ ፈሃዛ ሁወል ሀባ። ሀባ ማለት ትባብያችኋል። እዚያ ግን ሸርሁም ይለኛል ሀባ ማለት አንዳንድ ጊዜ ተራሮች ፀሐዮች ፀሐይ ማለት ነው። በቀረባ በኩል ሽንቁር ስትገባ ፀሐይ የምታልፍበት ብርሃናማ ቦታ ላይ ብን ብን ብን ብን ብን ብናዮች አሉ። ተራራም ይሄ ግዙፉ ተራራ አቅሙን አጥቶ ልክ እንደነዚህ ትቢያ አዋራዎች ተበታትኖ ብን ብን ብን ብን ይላል ማለት ነው። የቂያማ ቀን አስደንጋጭ ተጨባጭ ሁኔታ ተራራም ላይ ተጽዕኖ ፈጥሮ ተራራ አቅሙን አጥቶ ብትንትኑ የሚወጣበት ሁኔታ ይከሰታል ነው። ወኩንቱም መረላ በዛ ሰዓት እናንተ ትሆናላችኋል። አዝዋጀን ሰላታ ሶስት የተለያየ ክፍል ትሆናላችሁ አለ። ወኩንቱም አዩሃናስ አስናፈን ግሩፖች ወይም ክፍልፋዮች ትሆናላችሁ። አስናፈን ወፊረቀን ሰላታ ወይም ስክስ ተራሮች ከያሉበት ቦታ ተነስተው እንደ ትባዋ ሲለም ምድርን ተንቀጥቅጣ ተርገብፋ ስታበቃ ጥላዋ ላይ የተገነቡ ግንባታዎች ሁሉ አፈራርሳ ተራሮችን ሁሉ ልባ ወጥ የሆነ ይዘቷን ባለች ጊዜ ቂያማ ተከስቷል። በዛ ሰዓት እናንተ ወደ አርቡል ማሕሸር ወኩንቱም አዝዋጀን ሰላታ በሶስት ግሩፕ በሶስት ክፍልፋይ ተከፍላችሁ ወደ አርቡል ማሕሸር የምትመጡ ትሆናላችሁ ይላል አላህ። አንደኛው አህል የሚን የቀኝ ጓዶች ወአህል ሽማል የግራ ጓዶች ወአህል ሰብቅ የመቅደም ባለቤት የሆኑ አካሎች አሉ። እሱንም ቁርአን ፈአስሓቡል መይመነት ያለ የቀኝ ጓዶች የማይዛን ጊዜ አለ በሶስት ግሩፕ የተከፈላችሁ ትሆናላችሁ ካለ በኋላ ፈአስሓቡል መይመና አንደኛው ግሩፕ የቀኙ ጓደሾች ባል የሚታወቁ ናቸው አለ። ما أصحاب المرأة من يتأمي قد أدرقاتك عندما أقولك لزوز تكفر الله سبحانه وتعالى عندما أقولك يتأمي قد أدرقاتك ምን ይቀኝ ጓዶች ምን ይቀኝ ጓዶ አደረጋቸው እንዴት ያሉ ድለኞች ናቸው እንደማለት ነው فاصحاب المؤمنين ما اصحاب المؤمنين ما اصحاب المؤمنين ማለት استفهامي ያለ ጥያቄያዊ ይዘት አለ እነዚህ የቀኝ ጓዶች ምን የቀኝ ጓዶ አደረጋቸው هل تدري اي شيء اصحاب المؤمنين የቀኝ ጓዶች የቀኝ ጓዶ እንደሆኑ ያደረጋቸው ምን እንደሆነ ታውቃለህ? ይገርም እኮ ነው። ለምሳሌ መጋበዛቸው ለምሳሌ መድረሳቸው በጣም ይገርማል። በጣም እድለኞች ናቸው ሲላላ የቀኝ ጓዶች እድለኞች መሆናቸውን በአግራሞት መልኩ ነው ያነሳው። ምን ይሁን ወማ هي حالهم? የቀኝ ጓዶች እንደማን ናቸው? ለቀኝ ጓዶስ ያጫቸው ነገር ምንድነው? وما هو حاله وصفه من دمائته بحرياته وحبيتاته من دمائه إنهم الذين يؤمنون يؤتون صحائفهم في أمانه من دمائته مليك أن يقابلش دمائته دنيا لا يسرطني يسرع إملك همسرع مزبط بك أن يجاته ومسطو وك أن يقابلشنا تشاولا وأصحاب الشمال بتكارام دمائه يقرأ قابلني بالواقع للشمال وأمن يقرأ بدمائه ما أصحاب الشمال يقرى قدوش من يقرى قد أدرقاته من يقرى قد هل تدري من هو من يقرى قد مبالو أكاروش من من دون تاوك الله وما هي حالهم وصفهم من دون نهو بيتاته من يقرى قدوش من درج أتشوس من دون نهو ولماذا من دون نهو ولماذا إنهم الذين يؤتون صحائفهم بشمالهم مالك أصحاب الشمال يمي ليسي أبو رأسي أبو الميت دنيا لا يسرد سراء يسرد سراء تمزبغو تقمتال إيه سراء مزبغات شيء بقنا أجات شون المستدات شون سلزي وكياما كمي سراء مزبغو تشات شون بقنا أجات شون سراء مستدات شون الله يقرى بواد دمرك أفوات شوار مالك والسابقون السابقون والسابقون السابقون ولأنه الشفراء دبنو ቀዳሚዎች ናቸው ወሳቢቁን ሌላኛው ግሩፕ ውስጥ የሚያሉት ቀዳሚዎች ናቸው አለ ወሳቢቁን ወሳቢቁን ወሳቢቁን ነዛ መቅደምን የሚቀድሙ የሆኑ ሰዎች ናቸው ሌላኛው ግሩፕ ውስጥ ደግሞ ያሉት ይችላል ወሳቢቁን ወሳቢቁን ሸርሙ ይለኛል هذا هو الصنف الثاني من الأزواج الثلاثة ከሶስቱ ግሩፖች ከሶስቱ ክብሎች መካከል ሶስተኛው ክፍል ቀዳሚው ቀዳሚነት ማዕረግ ያላቸው ሳቢቁን የሚባሉ አካሎች ናቸው ይላል አይ ወሳቢቁን الى الخيرات والحسنات ማለት ዱንያ ላይ ወደ በጎ ስራ ወደ መልካም ስራ ይሽቀዳደሙ የነበሩ አካሎች ናቸው ይላል ወሳቢቁን الى النعيم والجنان والجنة ልክ ዱንያ ላይ መልካም ነገር ለመስራት ከመጥፎ ነገር ለመራቅ በጎ ነገር ለመፈጸም እንደተሽቀዳደሙት ሁሉ ዛሬ ወደ ጀነትና አላህ ራዘባጀው ጸጋ ተሽቀዳደሙ መግባት እድል ያላቸው ናቸው ይላል። ኡላኢከ አልሙቀረቡን አለ። እነዚህ ተሽቀዳዳሚ ብዬ የጠራቸው አካሎች ኡላኢከ ሁሙ አልሙቀረቡን ሚነላህ ወደ አላህ በጣም የቀረቡ የቅርብ ባለሟሎች ናቸው። ፊ ጅዋሪሂ ወፊ ዙል ዐርሺሂ ማለት ምን ሳቢቆች ቀዳሚዎች የተባሉ አካሎች ወሳቢቆች አሳቢቆች የቀዳሚዎች ሁሉ ቀዳሚ ይሆኑት እነዚህ አካሎች ሙቀረብን ደግሞ ሌላ ከፍተኛ ስያሜ ያላቸው ማዕረጋቸውን ይገልጽ ወደ አላህ ጀለ ወዓላ የቀረቡ ታላላቅ ሰዎች ናቸው ነው የአላህ አርሽ አለ ዙፋን አለ አላህ ወንጀል ያዘጋጀው የመከበረ አገር ውስጥ ወደ አላህ ቀረብ ያለው ስፍራ የሚይዙት እነዚህ ቀዳሚ የሚባሉ አካሎች ናቸው ለአላህ ከጀነት النعيم እነዚህ ሳቢቆች ሶስተኛ ግሩፕ ውስጥ የሚገኙ አካሎች في جنات النعيم الله بازباجو جنة على مست قبلش ناتشو النعيم بس أقابة ملا مالي الله بس أقاو وملا وجنة أقابة الزاو وجنة أقرس يلي قبلناتشو ومنيس وستنعوتشو سابقوتش هون في جنات الخلد يتنعمون فيها ومن سابقوتش زاري دنيا لا ولا ملكام سرا ولا ببو سرا اشكراب بمين ببرو أكالوتش الله جل وعلا قامي بهنو أقرسك يا ملاكم سبا يثق عبدسو يمنونو أكالوش ناتش أولنا إمام الخازن ميلا له فإن قلت لما أخر ذكر السابقين وكانوا أولى بالتكلم على أصحاب اليمين قلت فيه لطيفة وذلك أن الله وإما مسيء فيرجع عن إساءته خوفا من العقاب أرجم فيه لطيفة وذلك أن الله ذكر في أول سورة الأمور الهائلة عند قيام الساعة تخويفا لعباده فإما محسن فيزداد رغبة في الثواب وإما مسيء فيرجع عن إساءته خوفا من العقاب فلذلك قدم أصحاب اليمين ليسمعوا ويرغبوا ثم ذكر أصحاب الشمال ليرهبوا ثم ذكر السابقين وهم الذين لا يحزنهم الفزع الأكبر منذ ما لو شارحوا سابقوتش بحقيقة دنيا أمرين ثم الكامسرة هم يكرمون آخر أمرين الله عز وجل صدقا الله عز وجل نعمة لما قادس أداميوتش من سنعاتش لمن بسوستنيا متكساتش لمن ميلالي كلاي الله سلك أعماك أن متكسات تقصر البرالي سلجي سلك أعماك أن قده تنابرو سيابكا كبتا نسو مانتا تايه آسكي دمالي من ما تجي اللبات أصحاب اليمين واجه كمكرره كسابقوش تنش درواتشو زبك عرم سلجي كمزراتشو أنبا مستدوش كاللو بتنبتو يذلك دمو ودى الله لمكرر سراتشو فرتو بندت أو أمزاري لكن ما نسون تتكسالي فذا زبك دمو بلو سلو جهنم سووك سلو برادة بشتا تناتر النسو يكي أماك أن بدا سنسا بندت أو فرتو فقد بدأت كفر من الشرك ويجل مبار وكل جنة لماذا تنشك ربنا قدم أن نسون تتكسر أنه يجب أن يستمج الرشا مامتاته كما كان النسو من الفرهات صداف مبانه ذو الله باتشو الله عز وجل مكبر أبر من نسو مولا النسو من الرشا لمامتاته وزيح سنو فتما الله مثل الجنبات بجنة عالم يستجبته لأن لا كنس أبداك وأبسانه ثم لكن من الأولين ثم جمع وشناتش من الأولين كما جمّر هزوج بركت تاري جمع وشناتش سابق أدامي يمين معركة ستاتش يقرب تبلو يا الله يكن بالما الناتشو تبلو جنة عالم يست يا الله كنس أقاب بس ما تنك أكاموتنا ودى الله جل وعلا قرب ببرو يا الله كنس أقاب مقادسوت ثلث من الأول كما جمّر هزوات بركت تاري جروب وشناتشو جمع وشناتشو وقليل من الآخرين تنشو تبدو من الآخرين كما ترشاو هزو تكتوش ناتشو سابق المبالي كما جمراو بركاتا ناتشو فلا ناتشو جماعوش ناتشو غروبوش ناتشو من الأولين كما جمرا هزو بركاتا لواتالوش ناتشو وقليل من الآخرين كما ترشاو هزو دبو تنشو يمن كفتن يمعرض ومعبيت سابقوش مقربوش تبلو ودى الله جل وعلا كرب برو جنة على المسلم من الوقت كما ترش عزب أنا استميش ناتشان كما جنة على الفزبقين بيطان بركاتوش ناتشان أيهم قليلين من هذه الأمة معلومة تزيك النساء سلم أمة سابق أمتها أربع منتين لجنة هي قلت بتوش ناتشو السابق أمتها أربع منتين مالك انجي أصحاب اليمين كأن يبواب بجنة مقبات رغب بلسوا يمين شاء دين هي كفت النوم أربع من هذا الميت كيت وش ناتشو إمام القرطبي قال وسمى قليلا بالإضافة إلى من كان قبلهم وأن الأنبياء المتقدمين كانوا كثيرا فكثر السابقون إلى الإيمان منهم وزادوا على عدد من سبق إلى التسليك من أمتنا. مولى الإمام القرطبي هي وقليل من الآخر نار كما ترشى فز كما ترشى تولد تكيتوش ناتشو وسابق أمت مارب وابق وكبام النت ما أرب وابن يالو تواليت يتوالب بثبتنا فكبان تزوج بار سين نس عاد صرنوهاي كنبيه وديت ينبرو نبياتوش بطان مركاتان عاتشو سلزي بطان مركاتان عاتشو كم دمالة فاتشو هلو ودن نسو دم الزان بياتو دمو وان منو بركاتا سابق وچنو عارو مالو كنبيه ساسل من أمت السابق النت يكبام النت ما أرب وابن يالو تكيتوش ناتشو وكناتو የነብዩ ኡመት የመጨረሻ ኡማ ነው ከዛ ግን በጣም በርካታ ህዝብ በጣም በርካታ ነብይ ያለው በጣም በርካታ ሳቢቆች ቀዳሚ ሀቅ ላይ እውነት ላይ ተሽቀዳድመው የሚጣበቁ ለኡመት ይሞቱ በጣም በርካታ ሰዎች አሉ። ስለዚህ ከኛ አንጻር ሲታይ በጣም በርካታ ነብይ የነበረበት በጣም በርካታ ህዝብ ያለበት እንደሚመጣ ስለቱም ምንም አወል ያለው ከዛ አንጻር ነው ከመጀመሪያ ህዝቦች ከነብዩ በፊት በነበረ ህዝብ ውስጥ ብዙ ህዝቦች አሉ የሳቢቅነት ማዕረግ የሚያገኙ ከነብዩ በኋላ በመጨረሻ ህዝብ ውስጥ ደግሞ ያሉት ሳቢቆች ወቀሉ ምንም አፍም ብሎ ገልጿቸዋል ማለት ነው። አላህ ሱሩ ማውዱ አላህ ሱሩ እነዚህ ሳቢቆች في جنات النعيم بلها بجنة عالم وسط النعيم يأملها في صدى تمالتو المجنة بل بجنة عالم وسط يلورا النعيم لنا النزيد بني عالم ناتشو لم يلورو جنلا معتربا مطو ثلة من الأولين وقرر من الآخرين هذا انزي يارا الله مقرموش سابقوش الله عز وجل جو جنة عالم وسط يجيطان صدى يتقوى بسوني والمو عرمنا النظيم كما جمّر عزب دركت يعني قال من هذا الدرمو تبنش نعطي سبيل كمة مهارب عليمتو لجنة يكسو كتوك ومبها بالجاني جنة على المسلم يعني المسلم بسي الكتب على سنورين النبي سابي قوش با على قالان يهون عليم موضوعنا كم بتسرع القال جانسين على أسرة منسوجة بقبضان الباب عليم موسعة بالدر والياقوت على سرور النبي سابقوك الله جنة على مستكتو يسو سنبان لك وابسوا برباتشان بتج أمار ذنبو كورك وتسرع دار الداري بلؤلنا بياقوت ياقوتهم بؤلن يألما يمرئ لأينتنا وبيضو ألغا بيرك المسرع ذن دار الداري بلؤلنا በተለያዩ ገጣገጦች ውድ በሆኑ ማዕድናቶች የተሸለሙ የተሰራ በሆነ አልባራም ተቀምጦ ነው የጌታን ጸጋ በጀነት ዓለም ውስጥ የሚቋደሱት። ሙተኪኢነ እዛ ጀነት ዓለም ውስጥም ደገፍ ብሎ ይቀመጣሉ። አለይሃ በሷ ላይ በምኗ ላይ በአልጋይቷ ላይ ሙተቃቢሉ ፊት ለፊት እየተያዩ ማለት ሙተኪኢነ አለይሃ حال كونه متبعين على تلك الأسرة شأن المنعمين على المترفين زاريتاتشو كونا قصاوي نظر تمالتو الله تشوال من بالس الوجه لأين ذنبات ونبضتو جب يدو الدورو أربع تشوالتك أمتو فتلة فتكا ዳለ ወቶቻቸው ጋር ምጫውት በኩል ይችላል እነዚህ የጀነት ሰዎች አላህ ጀለ ወዓላ ከወርቅና ከልዑል በተሰሩ ውድ ውድ አልጋዎቻቸው ላይ ተቀምጠው ከመሰሎቻቸው ጋር በየአልጋዎቻቸው ላይ ፊት ለፊት ተቀምጠው ያወራሉ፣ ይጫወታሉ። ወተቃቢ ማለት አይውጁሁ ባዕድሁም ኢላ ባዕድ ማለት ለይሰ አሐዱን ወራ አሐዱን ወሃዛ አድኸል ፊ ሱሩር ወአክመል ፊ አደብ ጅሉስ። ሲቀመጡ አንዱ ለአንዱ ጀርባ ሰጥቶ ተሰበሳሽተው ተደባብረው ሳይሆን ፊት ለፊት እየተያዩ ነው በጀነት ዓለም ውስጥ በየአልጋዎቻቸው ላይ ቁጭ ብለው የሚያወሩት የሚጫወቱት ማለት ነው። የጡፉ ዐለይህ በእነሱ ላይ ይዞራል። ውልደውንም ልጆች ይዞራሉ። ሙኸለዱን ጣም የሆኑ ማለት ነው። ምጡም ማይባሉ አላሁ ጀለ ወዓላ የጀነት ሰዎችን እንዲኸድሙ የፈጠራቸው የማያረጁ የማይሞቱ በሽታ የማይነካቸው ሲያያቸው የሚያማምሩ ልጆች ወይም አገልጋዮችን አላሁ ጀለ ወዓላ በጀነት ዓለም ውስጥ የጀነት ሰዎችን እንዲኸድሙ ሳቢቆችን እንዲያገለግሉ ሙቀረቦችን እንዲያገለግሉ ፈጥሮ አስገብቷቸዋል። ስለዚህ እነዚህ ካዲዎች የጡፉን አለይሁም በሙቀረቦች ላይ ይዞራሉ። ወልዳኑ ሙኸለዱን እነዚህ ጀነት ዓለም ውስጥ በዘውታሪነት የሚኖሩ የሚያመምሩ ጀነት አገልጋይ ልጆች ይዞራሉ። ምን ይዘው? ቢአክዋት ኩባያዎችን ይዘው ይዞራሉ። ወአባሪከ እንደዚሁም ብርጭቆዎችን ይዘው ይዞራሉ። ወከእስን ምን መዒን ወከእስን ወክስን ከእስ ማለት መጠጥ የተሞላ ብርጭቆ የመጠጥ መያዣ እቃ ነው። አላ ጀነት ዓለም ውስጥ ያለው የተነገረ ግን ይሄ ነው። ወከእስ ምን መዒን ከኸምር ምንጭ ተቀርቶ የተሞላ ከእስም ይዘውላቸው ይዞራሉ። ለምናም ለሳቢቆች ለሙቀረቦች እየገለግሏቸው እየኸድሟቸው ከእስ ምን መዒን ከጀነት ምንጭ ከኸምር ምንጭ የተቀዳ ከእስ ውስጡ ተሞልቶበት መጠጥ ማለት ነው ይዘውላቸው ይዞራሉ። በአክዋብን በአቅዳሕን ከቢረትን ሙስተዲረትን ላ ዕረ ለሃ እጅጌ አኳ ማለት ኩባያ ነው። ይሄ ማንጠልጠያ የለው ኩባያ ነው። እሱም ኩባያ የተለያየ አይነት መጠጥ ሞልተውባት የጀነት ሰዎች የሚፈልጉት መጠጥ እንዲቀባበትን ባሪ አድርገው ይዘውላቸው ይዞራሉ። ወአባሪካ ጀምዑ ኢብሪቅን አይ ወቢአባሪከ ለሃ ዑራ ተብሩቁ ሚን ሸፋ ለውኒሃ ማለት ነው። አባሪቁ ለማለት ደግሞ ብርጭቆ ነው ይሏል። ብርጭቆ ነው ያው መጠጥ መያዣ ማለት ነው። መጠጥ መያዣ ነው። ይህንን መጠጥ መያዣ ይዘውላቸው ይዞራሉ። ወከእስ ምን መዒን እንደዚሁም ከጀነት ዓለም ውስጥ ከኸምር ወራጅ ወይም ከኸምር ምንጭ ተቀድቶበት የተሞላ ከእስም ይዘውላቸው ይዞራሉ። ወከእስ ምን ኸምር ለበትን جارية من العيون قال ابن عباس لم تعشر كخمر الدنيا بل هي من عيون سائحة الملائكة. خمر مبارة مبيلة لعبد الله بن عباس لك دنيا لأن دعوا أسكاري ما تبتش تجمقوا تلفك بالصاهد الله جنة على الموست بمن جنة المثل قكار الرباط جوانزوج ينفس يخمر عينة مائلان الخمر إمام القطن قال والمعين الجارية من ماء أو خمر. معين مالت فساش فساش مالت ماء سلازي وكأس خمرة ولا برشقو زي الله شو زران من معين يعني كخمر المنشة تقدامة غير لقزون بزان المشانة ذن معين مالت من التقالي فساش لنا ምንም ነገር መዒን የሚለው አረብኛ ቃል ይተኳል። ላ ዩሸበዑነ ዐንሃ ኸምር ከምንጭ ተቀድቶ በከእስ ውስጥ ተሞልቶ ይሰጣቸዋል። ኸምር ከጠጡ ደግሞ መስከር፣ ራስ ምታት፣ መመታት፣ ሌላ ስሜት ውስጥ መግባት እንዳይጠበቅ አላህ ምን አለ? ላ ዩሸበዑን ራስ ምታት የሚባል ነገር ፍጹም አይነካቸው። አይም ሀ ከሷ ከምንም ከምትሉ ጠጥተው ሲያበቁ ምናልባት አታቸው ከሆነ እንዲያው ሰዎች ከምር ጠጥተው አስካሪ መጠጥ ጠጥተው ይተኛሉ። ሲነሱ ራስ ምታት ያቻሉ። የማታው ድካም እንደምር ምንም በነገር አለ አይለቃቸውም። ከፍተኛ የሆነ ችግር አለ። የጀነት መጠጥ ግን ላይ ሰደዑን አይነ በሚጠጡት ከምር ምክንያት በፍጹም ራስ ምታት የሚባል ነገር አይነካቸው። ወላ ዩዝፉ ስካር የሚባል ነገር ፍጹም አያውቃቸው። ግን በስም ነገር ከዱንያው ከምር ጋር ተመሳሳይ ስያሜ አለው። የጀነቱ ግን አያሰክር፣ ራስ ምታት አያስይዝ፣ በምንም መልኩ ሳይድ ኢፌክት ጎጂነት የሌለው መጠጥ ለሙቀረቦች መሳብቆች እነዚህ ውልዳን የተባሉ የጀነት ካድሞች ይዘውላቸው ይዞራሉ። ሳቢቆችና ሙቀረቦች ደግሞ ከወላጆቻቸው ጋር ከመሰሎቻቸው ጋር በየአልጋዎቻቸው ላይ ቁጭ ብለው ፊት ለፊት እየተያዩ እየተጨዋወቱ ካድሞች የሚያቀርቡላቸውን መጠጦች፣ ምግቦች እየተመገቡ እነሱም ፊት ለፊት እየተያዩ እያወሩ ከፍተኛ የሆነ ደስታና እርካታ ውስጥ እንዲመላለሱ አላሁ ጀለ ወዓላ ያደርጋል ማለት ነው። ፋኪያትን ግን በዛባችሁ እሸቶችም አሏቸው ለላ አላለቀም። ግን ሀሳቡ ግን በዛባችሁ በቃኑ ፋኪያትን አንድ ሁለታን ጨምር ፋኪያትን በነዚህ መሳቢቆች ለሙቀረቦች በተጨማሪ እሸቶችም አሏቸው። ምን የተከየሩ የሚፈልጉት የሚመርጡት አይነት እሸት ተዘጋጅቶላቸዋል። ወለን ፊሆ ፋኪያቱን ከፊረቱን የክታሩነ ማተሽተሂ ንፉሱሁም ሊከፍረትሀ ወነውዒሀ። ጀነት ዓለም ውስጥ እጅግ በጣም በርካታ አይነት እሸቶች አሉ። ከነዛ እሸቶች መካከል ምን የተከየሩናል የሚፈልጉትና የሚመርጡትን አይነት የእሸት አይነት እነዛ የጀነት አገልጋዮች ካድሞች ይዘውላቸው ይዞራሉ። ወለሽሙ ራስ ጋር ይዘውላቸው ይዞራሉ። በግሪም የበራሪ አዋፋት ስጋንም ይዘውላቸው ይዞራሉ። ምን ማሽተሁ ይህንንም የሚፈልጉት ነው። ካልፈለጉት እሱ ጎሮ ይወጣላቸው። ሲፈልጉት ሲያምራቸው በልተው ይደሰቱበት ሊረኩበት ሲሹ ብቻ የበራሪ አዋፋቱ ስጋ ተጠቅሞ ይሽተሁ የሚፈልጉት የሆኑ የበራሪ አዕዋፍ ስጋ ይቀርብላቸዋል። እሱንም በልካቸው ሰለቸን ደበረን ድጋሚ አታምጡት የሚል ስሜት በማይፈጠር መልኩ ተመጣጣኝ የሆነ እርካታና ደስታ ሊሰጣቸው የሚችል መልኩ የበራሪ አዕዋፍ ስጋ ይቀርብላቸዋል ማለት ነው። የበራሪ አዕዋፍ ስጋ ዛሬም ይባላል። በጣም በጣም ይጣፍጣል። ከከብት ከበግ ስጋ የበለጠ የበራሪ አዕዋፎች ስጋ ከፍተኛ ጣዕም አለው። አላህም ይህን ስለሚያውቅ ለጀነት ሰዎች ለሙቀረቦች አሁንም እንዳንሸወድ፣ ስጋም ሲባል እሸትም ሲባል ኸምርም ሲባል ከዱንያ ጋር የሚያመሳስለው ስሙ እንጂ ጣዕሙ ሽታው መልኩ ማላ አይን ረአት አይነቱ የማያውቀው ጆሮ ስንቶት የማያውቀው አእምሮ ራሱ ለሰከንድ አስቦት የማያውቀው አይነት ምግብ አይነት መጠጥ ነው የሚጠብቀን። ስለዚህ በአጠቃላይ ግን ስሜቶቻችን የሚፈልገው የጀነት ሰዎች ውስጦቻችን የሚሻል የሆነ የበራሪ አዕዋፍ ስጋ ይቀርብላቸውና እንዲመገቡትና እንዲደሰቱ ይደረጋል። ምንም ነው ሑር ልዒን የሆኑ ሑር ልዓይኖች እንደዚህ ይጠብቋቸው አይላል። ከዚህ ጀምሮ ነገ ወይም የሚቀጥለው ሳምንት እናያለን። የበዛባችሁ መሰለኝ ትንሽ ጠጠር ጠጠር የሚሉ ቃላቶች ውስጡ ያሉ ይመስላሉ። ያልገባችሁ ምናልሰልናቸው ጀዛኩም ላሁ ኸይር ለበረካቱ ማለት ምንም የተጠቀሰ ነገር የለም። ግን ያስቀመጡት ሳቢቅ ማለት ትንሽ ለየት ያለ ምርጥ ማዕረግ ነው ማለት ምእመን አጀንዳ ሲነሳ በፍጹም ወደ ኋላ እናዩ። የመልካም ስራ ጉዳይ ሲነሳ በፍጹም ወደ ኋላ እናዩ። ከመጥፎ ነገር የመራቅ አጀንዳ ሲነሳ በፍጹም መመንታት የማያስተዋልባቸው አካሎች እኛ ውስጥ የምትፈልጉ በጣም ጥቂት ነው። አሁን ራሱ ፈልጋችሁ የምታገኙ ዘት ለምሳሌ ሰደቃ ስድቁ ምሽቀዳደሙ፣ ጾም ጽሙ ምሽቀዳደሙ፣ በሽተኛ አስታሙ ምሽቀዳደሙ፣ ያን በቃ መልካም ስራ ላይ ቀድሞ በሁሉም ቦታ ላይ የሚገኙ ሰዎች በጣም ጥቂት ናቸው። ግልጽ ነው። ድሮም ጥቂት ናቸው፣ አሁንም ጥቂት ናቸው። የድሮ ይህ የመጀመሪያው ትውልድ ግን ለምንድን ነው ይህን መጨረሻ ትውልድ የበለጠው ካልከኝ፣ እዚህ ሳቢቅነት እርከን ውስጥ ሳቢቅነት ማዕረግ ውስጥ የሚገቡ ሰዎች በጣም ጥቂት ናቸው። ጥቂት ከመሆናቸውም ጋር ግን አላህ ፍነቱም ይህል አወኛል። እነዚህ ሳቢቆቹ ከመጀመሪያው ህዝብ ውስጥ በርከት ይላሉ አሉ። በርከት ያሉት በጣም በርካታ ነቢያት በውስጣቸው ስላለፈ ነው። እናሳ አንድ መጨረሻ ነቢ ተልኮልናል። እሱም ተልኮ ምድርን ከለቀቀ ሺህ ምናምን ዓመት ነው። ወደኋላ ግን ብታዩ በጣም በርካታ ነቢያቶች፣ በጣም በርካታ ህዝቦች አልፈዋል። ከነዚያ ህዝቦች መካከል ደግሞ ለምሳሌ ሙሳን አስቡት። ሙሳ ውስጥ ጥቂት ይኖር፣ ዒሳ ውስጥ ጥቂት ይኖር፣ ኑሕ ውስጥ ጥቂት ይኖር፣ ሳሌሕ ውስጥ ጥቂት ይኖር፣ ኢብራሂም ውስጥ ጥቂት ይኖር፣ እድሪስ ውስጥ ጥቂት ይኖር፣ ዩሱፍ ውስጥ ጥቂት ይኖር። እነዚህ ተዳምረው ከኛ ከመጨረሻው ትውልድ ውስጥ ከሚኖሩ ሳቢቆች ጋር ሲነጻጸሩ ብዙ ናቸው። ለየት ያለ ነገር ኖሮ ሳይሆን ይህ ሳቢቅነታቸውን እኮ አላህ ራሱ ሲገልጽ ሳቢቅ ማለት ቀዳሚዎች ማለት ነው። አሳቢቁነ ኢለል ኸይራት ወልሐሰናት ማለት ነው። ወደ መልካም ነገር የሚፈጥኑ ማለት ነው። ምንም የማያመነቱ ካመኑ በኋላ ለመልካም ነገር ሁሉ ጊዜ ፈቃደኝነታቸው በቃ ዝግጁ ሆነዋል። አድርጎ ማድረግ ነው፣ አታድርጎ መራቅ ነው፣ ስጡ መስጠት ነው። በጣም ፈጣኖች ናቸው። አላህ ላዛቸው አጀለ። እንደነዚህ አይነት ሰዎች ደግሞ በየትኛውም ነብዩ ውስጥ ጥቂት ናቸው። ግን ከነብዩ እምነት ጋር ያለፈው የነቢያቶች ሁሉ ህዝቦች ሲደመሩ በቁጥር ይበልጣሉ ማለት ነው። ምንም ለየት ያለ ነገር የለም። ሸሪዓ ያስቀምጠው እንደዛ ነው። እኔ የሚገባኝ ይህን ነው። ምናልባት ሐሰናት አንተ የምትለው የምትጨምረው ከዚህ ሰምተንት ነው። ሌላው የምሳሰለም ህዝብ ጀነት ዓለም ውስጥ በርከት ያለ እንደሚገኝ የተለያዩ የሚጠቁሙ ሀዲሶች አሉ። ግልጽ ነው። ትክክል ነው። ትክክል ነው። ያ ማለት ግን የሳቢቅነት ማዕረግ አግኝቶ አይደለም የሚገቡት። የጀነት ሰዎች ራሱ አስሓብ ለሚ የሚባሉ አሉ። ሳኢሩ አህል ጀና ናቸው። እነዚህ የተቀሩ ጀነት ይገባሉ፣ ግን ሙቀረብ ለአላህ የቅርብ ባለሙያዎች አላህ የሚፈልጋቸው ቦታ ላይ ሁሉ ተሽቀዳድሞ የሚገኙ ምርጥ ህዝቦች ውስጥ ግን አንካተትም። አሁን ማለት ነው ጾም ጽሙ ይባላል። ከኛ ውስጥ የሚጾሙ ሰዎች ጥቂት ናቸው። እነዛ ጾም ላይ ደግሞ ፈጥነው የሚታገሉ አካሎች ሰደቃ ላይ ወደኋላ ይላሉ፣ ትምህርት ላይ ወደኋላ ይላሉ፣ ቁርአንን በመኖር ላይ ወደኋላ ይላሉ። ሳቢቅ የሆኑት ምናልባት በአንዲት ፖይንት ሊሆን ይችላል። ግን ሳቢቅ ማለት አላህ ለሚፈልግባቸው ነገር ሁሉ ግንባር ቀደም ተዋናዮች ማለት ነው። እነዚህን ሰዎች ደግሞ አሁን ራሱ ውስጥ ብትፈልጉ ማግኘት ራሱ ይከብዳል። ዒልም ላይ ግንባር ቀደም፣ ጾም ላይ ግንባር ቀደም፣ ዘካ ላይ ግንባር ቀደም፣ ጂሃድ ላይ ግንባር ቀደም፣ ስጦታ ላይ ግንባር ቀደም፣ ሐጅ ላይ ግንባር ቀደም፣ ምኑ ሙሐረማትን በመራብ ግንባር ቀደም። እንደነዚህ አይነት ሳቢቅ ቀዳሚ ፈጣን በቃ የአላህን ትዕዛዝ ለመፈጸም ለሰከንድ የማያመኑት ህዝቦች ፈልጎ ማግኘት ከባድ ነው። አብዛኛው ሰው አስሓብ ለሚን ውስጥ የሚካተተው የጀነት ጓድ በምንረበ ደምግባ እንጂ ጀነት ሆኑም ግን ሙቀረብ ለአላህ ቅርብ ባለሙያዎች ለመሆን እጅግ ፈጣን መሆን አለብን፣ አላህ የሚያዘው ነገር ለመስራት። ለዚህም አላህ ሳቢቁን ማዕረጋቸውን የጠቀሰው ጀነት ዓለም ውስጥ በርከት ብለን እንገኛለን። የሳቢቅነት ማዕረግ ላይ ግን እኛ የመጨረሻ ህዝቦች የመጀመሪያዎቹ በጣም በርካታ ነቢያትና በጣም በርካታ ህዝብ ስላለፈበት በቁጥር ሊበልጡን ይችላሉ። የማዕረግ ጉዳይ ነው ማለት ነው። ማይክ ፍሪ። አውቄ ነው የዘለልኩት ማለት ብዙ ሙፈሲሮች ዑለሞች ብዙ ያሉ ምናልባት ራስኩ ሰፈት ተፋሲር ነው ቁርአን በግልጽ ነው በጥቅም ግልጽ አድርጎ ነው ያስቀመጠው ምን ሲል ፊለቱ ሚነ ልአወሊን ከመጀመሪያዎቹ ፊላ የተወሰኑ ጀማዎች ግሩፖች አሉ አለ ወቀሊሉ ምን ልአኺር ከመጀመሪያው ግን አነስ ያሉ ከመጨረሻው ህዝብ ደግሞ አሉ ሲል እዚሁ ነቢዩ መሐመድ ኡመት ላይ ማሳጠር ይቻላል። ከነቢዩ ኡመት መካከል ነቢዩ በተላኩበት ታይም ላይ የመጀመሪያ አማኞች ክልል ውስጥ በርከት ያሉ ጀማዎች አሉ ሳቢቅ የሚባሉ ወደ መጨረሻ አካባቢ ደግሞ የሚመጣው የነቢዩ ኡመት ቀሊል ነው በሳቢቆች ውስጥ የሚቀላቀል ይህም ተፍሲር አለ። ሶስት ምናምን ተፍሲር ተዝለናል የተሻለው ግን ቀመጠው እሱን ነው ማለት ነው። እንዲህ ሶስት ምናምን ተፍሲሮች አስታውሳለሁ። والسابقون السابقون أول هذه الأمة يزي أمة يمجمّر الكلمة والآخرون المتأخرون من هذه الأمة يمجمّر الكلمة يزير يمجمّر الكلمة يمجمّر الكلمة والآخرون المتأخرون من هذه الأمة يمجمّر الكلمة كزي أمة يمجمّر الكلمة فيكونوا كلا الفريقين من أمة محمد صلى الله عليه وسلم مزيرته ثلث من الأولين وقليل من الآخرين كنبي أمة استغنال مزمرا كبالي كان موتولد سابق إيني مقرب إيني درغة التالي نحشو كالزيو كان رسول الله صلى الله عليه وسلم أمة است مترشا كالي كان مصدرنا قال إنه ولما لكن تفسره إني مزمرا رسول الله مرات كونه مزمرا من اللوكوت ولتي مزمرا من بچانا برنا ريف اللوكوت بن تاتمنا كيزي قسم ይሄን ነው ተሰለ ለማለት ነው። ጀዛክ الله خير شكرا لك طيب انا كتبت ادرسه بالمركب ياك انه جزاك الله خير شكرا بقى سجلها خافضه الرافع عملت قيامه براسها وتوصل حزبوتين كف عندي وتوصلت زق عندنا تعرفالك معناته مكسته مكنيات توصل مسوش ደረጃቸው ከፍ ብሎ አላህ ለደም ሲያልቃቸው የተወሰኑት ቀደም ሲል ዱንያ ላይ ነበራቸው ማረብ ጥለው ዝቅ ብለው ወደ ጀሃነም ሳት ይወርዳሉ። ይህ ማለት የአላህ ጥላቶች አላህ በጌትነት መቀበል የከበዳቸው አካሎች ቂያማ ቀን አላህ ጀልዋላ እንዲወረዱ ደረጃቸው ዝቅ እንዲል ማረጋቸውን እንዲያጡ ዱንያ ላይ ባለስልጣን ሊሆን ይችላል ባለሀብት ሊሆን ይችላል የተማራ አካል ሊሆን ይችላል ዝም ያለው አካል ሊሆን ይችላል ወይም ሁሉ ዝም ያለው ተዋርዶ ሊሆን ይችላል ባል ነው። እንደዛ ደግሞ ዱንያ ላይ ገነት ላይ ሊሆን ይችላል ላይታወቅ ሊሆን ይችላል። እነዚህ የተረሱ የተታሉ ዝቅተኛ ናቸው ተብሎ የተናቁ ሰዎች ኢማንን ጨብጠው መልክ መያዛቸው ቂያማ ቀን አላህ ደረጃቸውን ከፍ አድርጎ ለጀነት ያበቃቸው የቂያማ ቀን መከሰቱ ሰበብ ምንድነው ማለት ነው? ዱንያ ላይ ሲሰሩ የነበሩ ሰዎች በስራቸው ልክ ከፍ ዝቅ ብለው ወደ ጀነት ነው ወደ ጀሃነም እንዲገቡ እድል ሰጣለች ማለት ነው። እድል ሰጣለች ማለት ነው። ስለዚህ ይሄ የቂያማ ቀን በቃ ቂያማ እኮ መቆም ራሱ ያስፈልገው ለዚህ ነው። መልካም የሰሩ ሰዎች ለክሉሻ ስለዳን ሐዲስ ምን ይነግራል? إن الله يرفع بهذا الكتاب أقواما ويضع آخرين عليه. الله بزي القرآن سببانه بزي القرآن مكنا يتوسن هزبوتشن كفة بردان نكسو يازو قرآن لما نور لما يوك إتال بلو سوال دنيا على راسو ما نمتاتشو كفة سين قرآن نتعلى أقالش دمو نزاو واردانو ينقال من دميرو مالكنا. ስለዚህ ቂያማ ሲከሰት ሙእሚን ደረጃው ከፍ ሲል ካፊር ደግሞ ደረጃው ዝቅ ብሎ አደጋ ይጠብቀዋል ለማለት ነው። ሌላው ሁለተኛ ያነሳሽ ሀሳብ ምንድን ነበር? ያሳውብሽ አስታውሽ መስል ወደ ዝላል ይሄ ነገር ቂያማ በመቆም ሂደት ላይ ያለ ነው ወይ? አዎ ትንሽ የሚያስቸግረን ያልተከሰተ ነገር ስለሆነ የሆነ ቦታ ሰማይ ትሰነጠቃለች፣ ትቀድዳለች፣ በርም ያላት ትሆናለች፣ መላይኮች ይወርዳሉ፣ ምድር ትርገፈግፋለች፣ ተራሮች ከያሉበት ቦታ ልክ እንደ ብናኝ አዋራ እንደ ሲረገም እንደ ጥጥ ብን ብለው ይጠፋሉ፣ ምድሪቷ ትቀየራለች፣ ምናምን ክስተቶች አሉ። ይህሉ ቅያማ ጥቃቅን የሚባሉ ምልክቶችን ሁሉ አልፎ ትልልቅ የሚባሉ ምልክቶችን ሁሉ አልፎ በቃ የቅያማ ቅያማ ቆሞ ሰው አርዱን ማሕር ላይ ለመሰብሰብ የመጨረሻ ስቴፖች አካባቢ ይሄ ምድር ውድምድም ይላል። ትርገፍግፎ ተራራ ተወግዶ ሰማይ ተሰነጣጥቆ ግልጋሎቱን አቁሞ ቀጥታ ወዴት ይገባል ማለት ነው? ከመሬት መንቀጥቀጥ በኋላ ወደ አርዱል ማሕሸር፣ አላህ ወደ አዘጋጀው ሰፊና ወጥ የሆነ የፍርድ ሜዳ፣ ሰው ሁሉ ግልብጥ ብሎ ወደዛ የሚሄድበት ኮንዲሽን ቀጥሎ ይፈጠራል ማለት ነው። ያው ማንኛውም ነገር ፕሮሰስ ነው፣ ፕሮሰስ ነው። አሁን አንድ ሰው ይህን ክስተት አስበው፣ እዛ ክስተት ላይ ሰውየው ከመግባቱ በስተፊት የራቀ ፕሮሰስ አለው። የራቀ ፕሮሰስ አሁን አስቡት፣ ቅያማ ሲቆም ድንገቶች ይበዛሉ። ቅያማ ሲከሰት እናቱን የሚዳፈር እናቱን የሚንቅ እናቱን እንደ ባሪያ የሚገለገል ልጅ ይወለዳል። ቅያማ ሲቆም እንዲህ ይሆናል። ቅያማ ሲቀረብ ውሸት ይበዛል፣ አማና ይነሳል። ቅያማ ሲቀረብ ሴቶች እንዲሆናሉ። ቅያማ ሲቀረብ በቃ ያሉ ነቢዩ በዝርዝር ያስቀመጡት ነገር አለ፣ በጣም ብዙ ጥቃቅን። እነዛ የራቁ ፕሮሰሶች ናቸው። ቅያማ እንዲቆም ምልክት የሚያሳዩ ሂደቶች ናቸው። ከዛ ደግሞ ጠባሲል አላመትል ኩብራ ትልቅ የሚባሉ ፀሐይ ከምዕራብ ትወጣለች፣ ዳባ እሳት ትነሳለች፣ አንድ ኢየሱስ ኢሳ ይወርዳል፣ መሲህ ደጃል ይመጣል፣ መህዲ ይመጣል፣ ያእጁጅና እነዚህ አሁን ቅያማ ለመቆም ጥቂት ታይም ሲቀረው የሚከሰቱ ሂደቶች ናቸው። እነዚህ ሁሉ ተሟጠው ካለቁ በኋላ ሽራር ኸልቅላህ የሚባሉ ምድር ላይ በጣም ሸረኛ የሚባሉ እምነት የሚባል ነገር የማያውቁ አላህ የሚል ቃል ምድር ገጽ ላይ ሲጠፋ አስራ ፍጡሩን ባይነፋል። በዛ ፕሮሰስ ላይ ሰዎች ወደ አርዱል ማሕሸር መጓዝ አለባቸው፣ ተቅብሮቻቸው ተነስተው። በዛ መካከል ምድር ትርገፈገፋለች፣ ውስጡ የያዘችውን ነገር ሁሉ ትተፋለች፣ እላላ የተገነቡትን ሁሉ አፈራርሳ ወጥ ትሆናለች፣ ተራራው ይወገዳል። ቅያማ ለመቃረብ የመጨረሻው አስደንጋጭ ክስተት መሆን ፊት ለፊት ትቆማለች። ሰማይ ይሰነጣጠቃል፣ ባለበር ይሆናል፣ መላእክቶች ይወርዳሉ፣ ተራራ ባዶ ይሆናል። የሰው ልጆች ሁሉ ከቀብሮቻቸው ልክ ሰዎች ወደ ጣዖት አምልኮት ብር ብለው እንደሚሄዱ ሰዎችም ጥሪ ደርሷቸው ከየቀብሮቻቸው እየወጡ ወደ አርዱል ማሕሸር ተስገብቦ ለመሄድ ምድር ተርገፍግፋ በውስጡ ያለችውን ነገር ትጥላለች። በቃ ይሄ ቅያማ ለመቆም ጥቂት ታይም ሲቀረው ወደ ቅያማ ለመሻገር የሚከሰቱ አደገኛ እና አስደንጋጭ ክስተቶች ናቸው ባይኑ ወላሁ ተዓላ አለም። አይክፈል በተከሰተች ጊዜ በወደቀችን በሆነች ጊዜ አልዋቂዐቱ ተከሳችቷ ወይም ዋኝቷ ቅያማ በተከሰተችና በሆነች ጊዜ በጣም አስደንጋጭና ከድምሩ ሊያስበው የማይችለው አደጋ ይፈጠራል። ለይሰ የለም ግን በወቅዓቲሃ ለመከሰቷ ቅያማ በምትከሰትበት ጊዜ ቅያማ ለመከሰቷና ለመቆሟ ካዚበቶን አስተባባይ የሚባል አካል ፍጹም አይኖርም። የምታስዋሽ አካል አትኖርም። በወቅቱ ቅያማ ሲከሰት አይከሰትም፣ የለም፣ ይህ ቅያማ አይደለም ብሎ የሚናገር አካል በፍጹም አይኖርም። ለምን? ሁሉም በአይኑ በብረቱ ስለማየው መከሰቱ። ዛሬ ሰዎች በቀላሉ ቅያማ አለ ሲባሉ ማን ሄዶ አየው? የሰው ልጅ እንዴት ብሎ ሞቶ አፈር ሆኖ በስብሶ ከጠፋ በኋላ እንዴት ዳግም ይቀሰቀሳል? በሽንጣቸው እንድትር የሚከራከሩና የሚያስተባብሉ አካሎች አሉ። ቅያማ ቀነስ ካላችሁ ቅያማ በተከሰትና ጊዜ ለሰለ ወቃዓት ያካብባ ቅያማ ለመከሰቱ ለመሆኑ ምንም አይነት አስተባባይ አይኖርም፣ ሁሉም በአይኑ ስለሚመለከተው ማለት ነው ማይክሮፎን።